ወንዞች ማለት ነው። በስሮቿ ወንዞች የሚፈሱባት የሆኑት ገነቶች ተዘጋጅቶላቸዋል ሲል አላህ ስብሓነሁ ወተዓላ የምስራች ቃሉን ያብስራል ነው። ዛሊከ ይህም እኮ አልፈውዙ አልከቢር፣ አልፈውዙ አልከቢር ማለት ትልቅ የሆነ ስኬታማነት ማለት ነው። ትልቅ የሆነ ስኬታማነት ነው ይላል። ይህ እንግዲህ ለነዚያ ላመኑት ነው። አላህ ስብሓነሁ ወተዓላ ከላይ አስረኛው ላይ ለማ ዘከረ ዒቃቡል ሙጅሪሚን ዘከረ ሰዋቡል ሙእሚኒን ነው። አያችሁ የቁርአን አቀራረብ፣ አያችሁ የቁርአንን ይዘት ጠለቅ ብለን ያየነው የቁርአን አቀራረብ ጠለቅ ባለመልኩ የፈተሽነው ከሆነ ከዛ በስተፊት ባለው አያ አላህ ስብሓነሁ ወተዓላ ያወሳው ምንድን ነው? ዒቃቡል ሙጅሪሚን የነዚያን አመፀኞች የሚከተላቸውን ቅጣት፣ ለነዚያ አመፀኞች የተዘጋጀውን ደግሞ ቅጣት ካወሳ በኋላ በማስከተል ለሙእሚኖች ካመኑም በኋላ መልካምን ስራ ላከሉት ወገኖች ደግሞ ያዘጋጀውን ሰዋብ ነው። ይህ ለየት ያለ የቁርአን አቀራረብ ነው። ለዚህ ነው ዑለማዎች ምን ያሉት? ወልቁርአኑ ልከሪም መሳኒ ነው። ምንጊዜም የቁርአን አቀራረብ ስልት ያው በሁለቱም አቅጣጫ ጥንድ ጥንድ ነገር ይዞ ይመጣል። ቱዝከር ፊሂ አልመዓኒ አልሙተቃቢለ፣ በሁለቱም ወገን በሁለቱም አቅጣጫ የሆነን አቀራረብና መልእክትን ይዛ ነው የምትመጣው ቁርአን በብዛት። ፈዩዝከር መሰለን ፊሂ ዓዛቡ አህሉናር አህሊናር፣ ለምሳሌ አየን ከሆነ የእሳት ሰዎች የሚቀጡት ቅጣት ይወሳል። ወነዒሙ አህሉል ጀና ፊል ሙቃበላ፣ በተቃራኒው ደግሞ ወዲያውኑ ስለምን? አዎ ስለ ጀነት ሰዎች ጸጋ ይናገራል። ባዕደማ ዘከረ ሲፋቱል ሙእሚኒን ፊል ሙተቃቢላ የዝኩሩ ላሁ ተባረከ ወተዓላ ሲፋቱል ካፊሪን፣ ስለ ምእመናኖች ባህሪ በአወሳ ሰዓት በኋላ ደግሞ ወዲያውኑ ስለ ካፊራኖችና ስለ ካህዲያኖች ባህሪም ይገለጻል። ሚን አጅሊ አን የኩነ ልኢንሳኑ ሳኢረን ኢላ ላሂ ተዓላ በይነ ልኸውፊ ወረጃ። ሕክማው ጥበቡ ምንድን ነው? ምንጊዜም አላሁ ሰው የሰው ልጅ ወደ አላህ ስብሓነሁ ወተዓላ ያለው ቀረቤታ ከአላህ ስብሓነሁ ወተዓላ ጋር ያለው ትስስር ምንን መሰረት ያደረገ ይሆን ዘንድ ነው? ኸውፈን ፍርሃትን ስጋትንና ወረጃ ተስፋን መሰረት ያደረገ እንዲሆን ነው። ግልጽ ነው። ምን ጊዜም ስለ አላህ ስብሓነሁ ወተዓላ ስላዘጋጃቸው ኒዕማዎች፣ ጸጋዎች በሚነበብበት ሰዓት፣ በሚያዳምጥበት ሰዓት፣ ራሱን በሚቀራበት ሰዓት ተስፋው የሰው ልጅ ይለመልማል። የዛን ያክል ደግሞ የጀሃነም ሰዎች የሚገጥማቸውን ቅጣት፣ ጭንቀት፣ ሙሲባ በሙሉ በሰማ ሰዓት፣ በሙሉ ባነበበ ሰዓት፣ በሙሉ በተቀራለት ሰዓት ነዓም በዚህ ሰዓት ደግሞ የአላህ ስብሓነሁ ወተዓላ ቅጣት በማሰብ ፍርሃቱ ይጨምራል ነው። ለዚህ ነው እንግዲህ አላህ ስብሓነሁ ወተዓላ በዚህ አይነት ያቀራረብ ስልት የመጣበት ነው። ወፊ ልአያት ታሊ፣ እስኪ ወደ ቀጣዩ አያ እንሄድ። የቁሉ ላሁ ዐዘ ወጀል፣ አላሁ ስብሓነሁ ወተዓላ በሚቀጥለው አያ ላይ በሚቀጥለው አንቀጽ ላይ ምን ይላል? ኢነ በጥሸ ረቢከ ለሸዲድ። ኢነ በጥሸ ረቢከ ማዕናሁ አይ ኢነ አኽዘሁ ቢልዕቃብ። ነዓም በጥሽ ማለት ወህወ አልአኽዙ ሸዲድ፣ ብርቱ የሆነ አያያዝ ማለት ነው። ኢነ በጥሸ ረቢከ፣ ስለዚህ ምን ይሆናል? የጌታህ ብርቱ የሆነ የጌታህ አያያዝ እኮ ለሸዲድ፣ እጅግ በጣም የበረታ ነው። በጥሽ አይ አኽዙሁ ቢልዕቃብ፣ መያዝ ሲባል ዝም ብሎ መያዝ ሲባል ቃላዊ ትርጓሜውን ሳይሆን የምንይዘው አኽዙሁ ቢማዛ፣ በምንድን ነው መያዝ የሚባለው? ቢልዕቃቢ አዊል ዓዛብ ነው። በቅጣት መያዝ ለማለት ተፈልጎ ነው። ስለዚህ የጌታህ አያያዝ ለሸዲድ፣ እጅግ በጣም የበረታ ነው። ለዚህ ነው አላህ ስብሓነሁ ወተዓላ በሌላ አንቀጽ ላይ ሱረቱል ማኢዳ ላይ ምን ይላል? ኢዕለሙ እውቁ ይላል። አላህ ስብሓነሁ ወተዓላ ሸዲዱል ዕቃቢ ቅጣቱ ብዙ የሆነ ወልገፉሩ ረሒም እጅግ በጣም ምህረተ ብዙና እንደዚሁም አዛኝ ነው ነው። ስለዚህ ፈበጥሹላሂ ያዕኒ ኢንቲቃሙሁ ነው። ተዓላ አያ ሲባል የበቀል እርምጃውም ለማለት ይሆናል። ወአኽዙ ሸዲድ ዓዚሙን አያያዙ ደግሞ እጅግ በጣም የበረታ ነው። ወላኪነሁ ነገር ግን የአላህ ስብሓነሁ ወተዓላ አያያዝ ነገር ግን የአላህ ስብሓነሁ ወተዓላ የበቀል እርምጃ ለማንም አይደለም፣ በል ሊመን የስተሒቅ። ታዲያ ለማን ነው ከተባለ ለዚያ የእሱን ቅጣት መቅመስ ግዴታና የእሱን ቅጣት መቅመስ ለሚገባው አካል ብቻ ነው። አማ መን ላ የስተሒቁ ዛሊክ ነገር ግን ያ እየተገባው ያልሆነው አካል ፈኢነ ረሕመተላሂ ተዓላ አውሳዕ፣ ለሱ የአላህ ስብሓነሁ ወተዓላ ረሕመት እጅግ በጣም ሰፊ ነው። ማ አክሰር ማ ያዕፉ ላሁ ዓን ዙኑብ ወማ አክሰር ማ የስቱር ምን አልዕዩብ ነው። እስኪ ምን ያህል የበዛ ነው አላህ ስብሓነሁ ወተዓላ ስንትና ስንት ወንጀሎችን ነው ይቅር እያለ እያሳለፈ ያለው? ስንትና ስንት አይነት ዕዩቦች እንከኖችና ድክመቶችን ነው አላህ ስብሓነሁ ወተዓላ እየሰተረልን እየሸፈነልን እያሳለፈን ያለው እንጂ ጉዳችን ይወጣ ቢባል እንዲሁ በቀላሉ የሚታይ ባልነበረ ነበር። ሁላችንም በመገረም አጂብ ባል ነበር። ለካ እገሊት እንደዚህ ነች እንዴ? ለካ እገሌ እንደዚህ ነበረች እንዴ? በተባለ ነበር። ለምን ቢባል አላህ ስብሓነሁ ወተዓላ የእያንዳንዳችንን አይብ የእያንዳንዳችንን ድክመት ሸፍኖ ስለያዘልን ነው እርስ በርስ የምንከባበረው። ማ አክሰር ማ ዩድፋዕ ሚነ ነቀሚ ወማ አክሰር ማ የጅሪ ሚነ ነዓሚ ነው። ስለዚህ አላህ ስብሓነሁ ወተዓላ በተቆጣ ቁጥር የቅጣት እርምጃውን የበቀል እርምጃውን ቢወስድ ኑሮ ስንትና ስንት ጥፋትን ባየን ነበር። ነገር ግን አላሁ ስብሓነሁ ወተዓላ በጥበቡ በቁድራው በረሕመቱ በመግፊራው ስር ሆነን እንጂ እንዲኖርን ባልቻለን ነበር። ወፊ ልአያት ታሊ በቀጣዩ አያ ላይ አላህ ስብሓነሁ ወተዓላ ምን ይላል? ኢነሁ አይ ኢነላሃ አላህ ስብሓነሁ ወተዓላ እኮ ሁወ እሱ ነው ዩብዲኡ ነዓም አበዳአ ዩብዲኡ ዩብዲኡ ማለት የሚጀምረው ማለት ነው። ምንን የሚጀምረው ከተባለ አልኸልቅ ፍጥረታትን ያስገኘው ልንለውም እንችላለን። ፍጥረታትንም የጀመረው ልንለው እንችላለን። ከምን ከምንም ነገር ከምንም ነገር ፍጥረታትን የጀመረ ከምንም ነገር ፍጥረታትን ያስገኘ የሆነ አካል ነው። ታዲያ አላህ ስብሓነሁ ወተዓላ ፍጥረታትን ከምንም ነገር አስገኝቶ መመለሱ እንዴት ይሳናዋለው? ማለት ይመስልም ነው። ኢነሁ እሱ ሁወ ዩብዲኡ እሱ ራሱ ይጀምራል፣ ፍጥረታትን ከምንም ነገር ያስገኛል። ወዩዒድ ፍጥረታትን ከምንም ነገር እንደማስገኘት ሁሉ ደግሞ ይመልሳል ነው ወደ ነበሩበት። ያዕኒ አነ ልአምረ ኢለይህ ኢብትዳ ነዓም ነገሮች ሁሉ መጀመሪያቸው ከሱ ነው። ወኢዓዳ መመለሻቸውም ወደሱ ነው። እንግዲህ ከቀውሊህ ተዓላ ሱረቱ ሩም ላይ እንዳለው ወሁወ ለዚ የብደኡ ልኸልቀ ሱመ ዩዒዱህ እሱ ነው ፍጥረታትን ከምንም ነገር አስገኝቶ የሚመልሰው ይላል። ፈሁወ ለዚ በደአ ልአሽያእ ወኢለይህ ተንተሂ ልአሽያእ ነው ባጭሩ። ነገሮችን የጀመረው ነገሮችን ከምንም ነገር ያስገኘው እሱ ራሱ ነው። መመለሻቸውም ወደ አላሁ ስብሓነሁ ወተዓላ ነው። እንግዲህ ለካህዲያኖች ይህ እንግዲህ ለነዚያ ለአስተባባዮች ትልቅ የሆነ ምክር ትልቅ የሆነ ተግሳጽ አለበት። ለሱ ህልውና ጥያቄ ለሱ ህልውና እንግዲህ ሸክ ውስጥ ለገቡት አላህ ስብሓነሁ ወተዓላ ከምንም ነገር አስገኘ ቷችሁ መመለሱ እንዴት ይሳናዋል ነው። ይሄ እንግዲህ ሎጂካዊ የሆነ ጥያቄ በመጠየቅ የአላህ ስብሓነሁ ወተዓላ ህልውና ልናስረዳቸው ይገባልና ነው። ቀጠለና አላህ ስብሓነሁ ወተዓላ ፊ አያቲ ታሊ በቀጣዩ አያ ላይ ምን አለ? ወህወ አሁንም ደገመና እሱ አልገፉር ምህረተ ብዙ ነው አለ። አልወዱድ እዚህ ጋር الغفور بمعنى ذو المغفرتي، أي صاحب المغفرة هنا يمهرة بالبيت قلت له مهرة بزوم عند مالت نو. والمغفرة ما هي مغفرة سنن من مالت تفلقونه ستر الذنب والعفو عنه مجمرة ستتن وانجلن يكر مالتنا السن مشفن ستتننا وانجلن مكلل مالتنا. فليست المغفرة ستر الذنب فقط قلت له سنزي مغفرة مالت يسون لج وانجل مغفرة مالت يسون لج سهتت يسون لج سهتت من مدرك مشفن مكلل بتشا سايهون وعفو عنه يقرب له ما سلفنه سلازي نت ابي عزوزي قا مغفرة يمتلوا يا ربنيا قال هولت نجاروش جوست تتأمر باتالج النزي هولت نجاروشو ارس برس يتا يعزوهن ولمتو يقبانو سلا مغفرة عندما نجاجراتين متن ستر الذنب عندنا ستر الذنب مالت يتسرى وانجل يتسرى خطيئة من يون لقبال للستر للشفن لكل لقبال عند قولتنا وعفو عنه يتسرّو تسرتو يتكللو يتسترو ونجل دقمو بولتن يا درجة يكر لبالي قبانو النزي ولتو نقر وچيتت عمرو بتكونا مغفرة يميلون ترقم لأستاني چلال. إن الله تبارك وتعالى يخلو بعبده المؤمن يوم القيامة بكيامة كان بحديث اندى ترقاقتو الله سبحانه وتعالى يباريون يتوال ويقرره بذنوبه يسرعون وانجل يتكسى تككلين يانتون راسون ديار رقا قت يادرقوان حتى يقربها ويعترف نعم باري ودا راسو استقتو بسرع ستت اسكم يا من درس ليس بينه اي بين العبد وبين ربي ترجمان منم استرقوامي ساينور فعلت كذا وفعلت كذا وفي مكان كذا وفي وقت كذا كما صح عنه وهو معنى الحديث قلت سنو من الوال الله سبحانه وتعالى أنت كو اندي هادر قال بكتتا يا لمن ماستر قوامي أنت كو اندي هنا تنكفو صرا سرتان بزي كان بزي ساعت بزي جيزي يتوالا ينقروان باري أو تسفاس كمي قرط درس أرنا من دي باري أو تسفا قرطو حتى يقول اسكمل درس ماذا قد هلكت بك أتفاو اسكمل درس كسر كلال بك خلاص نقرو الكل نيال اسكمل درس تسفاون كتابوالا الله سبحانه وتعالى من يلوال لمن لمؤمن لمن لزا للتائب أو توبة درقو بتكك اللي تملسو من يلوال قد سترتها عليك في الدنيا باري اي هوي يسرهاتن وانجلو كو بدنيا لاي اياله ستر الله اللو دبك الله اللو ششك الله اللو سوچ انداوكو ادرق الله اللو نو باچرو وانا سلزي دقمو اون اغفروها لك اليوم زاري دقمو لانت مهرت ادرق الله اللو قرنا من دي إيهنن إيه مسلان نو يا الله سبحانه وتعالى انجدي معاملو كمؤمن وشقار دي تبتدي تندم يادرق ان الملكت نسأل الله سبحانه وتعالى أن يجعلنا من التائبين ونسأل الله تبارك وتعالى أن يجعلنا من المؤمنين الذين يعاملهم مثل هذا المعاملة يوم القيامة بكيامك أن الله سبحانه وتعالى كمؤمن وشارقون الله سبحانه وتعالى بكي اما كان كنزيا كتائب وچارغون اندزي تريد كم يدرغو تباروچو مكاكل اندو يادرغن نو يزوتر لمناچن نا دعاچن لذين هو يذكر ان بني اسرائيل انقدي عندن قصصوچن يتاريك مزاغبتن ياغلابطن كونا بني اسرائيل غزي معناتنو بني اسرائيلوچ كانوا اذا اذنب الواحد منهم ذنبا ከመካከላቸው አንዱ ክፉን ስራ ይሰራ ከሆነ ወንጀልን የፈጸመ ከሆነ وجده مكتوبا على باب بيته አያችሁት عجيب የሰራውን ክፉ ስራ የሰራውን ወንጀል በበሩ እንግዲህ መግቢያ ላይ ተጽፎ ያገኛል በምን አይነት መልኩ فضيحة وعارة እጅግ በጣም የእሱን ክብር ሊነካ በሚችል መልኩና ግልጽ አላፊ አግዳሚው ሊያየው በሚችል መልኩ ሰርቆ ከሆነ ሰርቋል፣ ሌባ ነው። አጂብ ነው እኮ አይደለም እንዴ? ሰርቆ ከሆነ ሰርቋል፣ ሌባ ነው ተብሎ ግድግዳ ላይ ሊጻፍበት ነው። አላፊ አግዳሚው ይሄ ሌባ እያለ ሊያልፍ ነው። አጂብ። በኒ እስራኤሎች እኮ ነው ዝሙትን ፈጽሞ ከሆነ ይሄ ዝሙተኛ ነው። ዋሽቶ አጭበርብሮ የሚበላ ከሆነ ይሄ ዋሽና አጭበርባሪ ነው ተብሎ ይጻፍበት ነበር። ወላኪን ነገር ግን ያ ጀማዓ ነሕኑ ወሊላሂ ልሐምድ ቀድ ሰተረ ላሁ ዓለይና፣ እኛ ግን አላህ ስብሓነሁ ወተዓላ እንግዲህ በኒዕማው በቁድራው በጥበቡ በመግፊራውና በረሕመቱ አቅፎን ሰተረልን ሸሸገልን። ማዛ የጂብ ፈዓለይና አነቱብ ኢላ መን ኢላላህ ወነስተግፊሩሁ ሚን ዘንቢ ፈተምሓ አታሩሁ። ስለዚህ አላሁ ስብሓነሁ ወተዓላ አይባችንን፣ ድክመታችን፣ እንከናችንን ሸሽጎልን ደብቆልን እያለ ወደ አላህ ልንመለስ ይገባል፣ ምሕረትም ልንማጸነው ይገባል። ወሊሃዛ ለዚህ ነው አላህ ስብሓነሁ ወተዓላ ባየነው አያ ላይ ያለው ምን ወሁወ አልገፉር አሳቲሩ ዙኑብ ዒባደሁ አልሙተጃዊዝ አንሃ የተባለበት ምክንያት ምህረተ ብዙ ነው፣ የምህረት ባለቤት ነው ሲባል እንከኖችን ድክመቶችን ሸሻጊና እንደዚሁም ደግሞ ይቅር ባይ ማለት ነው። ሁለቱን ነገሮች ለማጣመር ወሁወ አልገፉሩ። ከዚያስ በኋላ አልወዱድ አልወዱድ የምትለዋ የአረበኛ ቃል መእኹዘቱን ሚነል ወዲ ወድ ከምትለዋ የተያዘች ነች። ማ ማዕነ ልወድ? አልወድ ሁወ ኻሊሱ ልሙሐበቲ፣ ነዓም ፍጹም ቅን ፍጹም ታማኝ የሆነች ፍቅርና ውዴታ ማለት ነው። ስለዚህ ወሁወ እሱ አልገፉር አይ ሳሒቡ ልመግፊራ፣ ነዓም የምህረት ባለቤት ምህረተ ብዙና። አልወዱድ ማለት ደግሞ ምንድን ነው? ሁለት ትርጉሞች አሉት። አልወዱድ አንደኛው አፍቃሪ፣ አልወዱድ ሁለተኛው ተፈቃሪ፣ በሁለቱም ሊተረጎም ይችላል ነው። ወማዕና ወዱድ አነሁ መሕቡብ በሚለው ይተረጎማል። መሕቡብ ማለት ተፈቃሪ የሆነ ነው፣ ተወዳጅ የሆነ። ሁለተኛው ደግሞ ወአነሁ ሐቡን፣ ነዓም እንደዚሁም አፍቃሪና ወዳጅ ነው። ፈህወ የሽሚል አልወጅሀይኒ ጀሚዓን። አያችሁ አይደለም እንዴ? አልወዱድ የምትለው ቃል በሁለቱም ሊተረጎም ይችላል ነው። ቃል አላሁ ተባረከ ወተዓላ፣ አላህ ስብሓነሁ ወተዓላ ምን አለ? ሱረቱ ልማኢዳ ላይ ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ መን የርተደ ሚንኩም አን ዲኒሂ፣ ዲኑን እርግፍ አርጎ ትቶ ወደ ኩፍር የሚመለስ ከመካከላችሁ፣ ፈሰውፈ የእቲ ላሁ፣ አላህ ስብሓነሁ ወተዓላ እኮ ሰዎችን ያመጣል። ቢቀውሚን ማለት ህዝቦችን፣ ሰዎችን ያመጣል። ዩሒቡሁም እሱ የሚወዳቸው፣ ወዩሒቡነሁ እነሱም የሚወዱት። አያችሁ አላሁ ስብሓነሁ ወተዓላ አፍቃሪ ነው፣ አላህ ስብሓነሁ ወተዓላ ተፈቃሪ ነው። ማስረጃው እንግዲህ ነው። ሊአነ አላህ ተባረከ ወተዓላ ዩሒቡ ዒባደሁ ልሙእሚኒን ወአነ ዒባደ ልሙእሚኒን ዩሒቡነ አላህ ተባረከ ወተዓላ። አሁን እንዳየናት አላህ ስብሓነ ወተዓላ ሙእሚን የሆኑት ባሮችን ይወዳል። ሙእሚን የሆኑት ባሮቹ ደግሞ በአንጻሩ አላህን ስብሓነ ወተዓላ ይወዳሉ። ይህንን መሰረት በማድረግ ወህወ አልገፉር አልወዱድ ማዕናሁ ወህወ መሕቡብ ማዕናሁ ወህወ ሓቡን በሁለቱም ያስኬዳል ያልንበት ምክንያት ከዚህ ተንተርሰን ነው ነው ዙል ዓርሺ ፊ አያት ታሊ በቀጣዩ አያ ላይ አላህ ስብሓነሁ ወተዓላ ምን አለ? ዙል ዓርሽ አያችኋት? እዚህ ጋ ብዙ ጊዜ ተናግሬ ያለው ሀዚ ዙ እና ዛት ዙ እና ዛት የምትለዋን ቃል እስኪ እንዴት ያየናት? ሊአነሃ ተቅተዲ ወተዱሉ ልሙሳሓባ ባለቤትነትን ነው የምታመላክተው። አለም እንዴ ዙ ቢማዕና ሳሒብ፣ ዛት ከሆነች ሙአነስ ነው ዙ ከሆነ ሙዘከር ነው። ለወንድ ዙ ነው የሚሆነው። ለምሳሌ አረጁል ዙል የደይን አረን ዙል የደይን ማለት እንግዲህ እጀረጃጅሙ እንግዲህ የሁለት እጆች ባለቤት ነው። አልመርአቱ ዛተ ጀሚለቲን አያችኋት። እዚህ ጋር ደግሞ ዛተ ጀሚላ ማለት የውበት ባለቤት የሆነችዋ እገሊት። ስለዚህ ለወንድ ከሆነ ታ መፍቱሓ የለውም፣ ለሴት ከሆነች ደግሞ ታ መፍቱሓ ከአሊፍ ጋር ይጨምርባታል ነው። ስለዚህ ከዚህ አንጻር ዙል ዓርሺ አይ ሳሒቡል ዓርሺ የዙፋኑ የዓርሽ ባለቤት ነው። ወልዓርሽ ሁወ አለዚ እስተዋ ዓለይ አላሁ ዐዘ ወጀል አላሁ ስብሓነሁ ወተዓላ ቢማ የሊቁ ቢጀላሊሂ ወዐዘመቲህ ከሱ ልቅናና ልዕልና ጋር በሚሄድ መልኩ አላሁ ስብሓነሁ ወተዓላ የተደላደለበት የሆነ ዓርሽና ዙፋን ነው። አሁን እዚህ ጋር የምጠይቀው ጥያቄ የሚያነቃቃ መቼም ዝም ብሎ ትምህርት ከሆነ እንቅልፍ ይመጣል አይደለም እንዴ? ዝም ብሎ ትምህርት ከሆነ ማሻላ ነው፣ ባለህበት ሂድ ነው። ምክንያቱም ኖት ሪሊ ኖ ኢዝ ላይክ ዳት አመቱላ ኢዝ ዘ ፋክት ሐቁን ነጋገር ከተባለማ እንደዛ ነው። አብሶ ኤኔ ቢጤው ከሆነ አልጋ ላይ ጋደም ያለ ከሆነ በዛው ነው፣ ሽልብ ብሎ ይወስደዋል። ጥያቄ ካለ ግን ይላል፣ እስኪ እንዴት ነው መመለስ እችላለሁ ወይንስ አልችልም ይላል። አይደል እንዴ? ምናልባት በኖርዝ አሜሪካ ማሻላ ገና ጧት ነው። በነ መስጂድ ወጀሌና በነ ኡም ሙስሊም አካባቢ የሄድሽ ከሆነ ግን ያጠራጥራል። አይደል እንዴ? እንደ አየር ሁኔታ ነው። አዎ በእናንተ ነው። አዎ እሺ። መልፈርቁ በይነል አልጋ ላይ ነን። ይኸው ሐቁን ተናገረች ማደብቀውቴ። መልፈርቁ በይነል ዓርሺ ወልኩርሲይ የምጠይቃችሁ ጥያቄ በዓርሽና በኩርሲይ መካከል ልዩነታቸው ምንድን ነው? ዓርሽ አለ፣ ኩርሲይ አለ፣ ልዩነታቸው ምንድን ነው? እዴ ጸጥ አለች። ዳሩ ቢላል እንዲህ ነው በቃ። ደስ ሲል ከባድ ጥያቄ ተጠይቆ እንደው ታዲያ ኡሙ ሙስሊማ ትክክል፣ ዓርሽ ከኩርሲ በላይ ያለ ነው። እሺ ከልዩነታቸው አንዷን ነጥብ እኽታችን ኡሙል ዓቢዲን ስትጠቅስ ምን አለች? ከልዩነታቸው መካከል በያዙት ፖዚሽን ልዩነታቸውን ገለጸች። ምን አለች? ዓርሽ አለች ከኩርሲይ በላይ ነው አለች። ኩርስ ስትይ መቀመጫ፣ የማን መቀመጫ ነው? ግልጽ አድርጌዋ። አልሐምዱሊላህ አላ አድሪ አልአኽ አም አልኡኽት አላወኩም፣ ኩርሲ ከአርሹ በላይ ነው አለች። በተቃራኒ መልኩ ማለት ነው። ኡኽታችን ኡሙል ዓቢዲን ከጠቀሰችው በተቃራኒ አርሺ ቦታ ላይ ነው እያለች ነው ኡኽታችን ዱንያ ቢኸይር። የጠፋችው እህታችን ደግሞ በድንገት እየመጣች ምን አለች? አርሺ ቦታ ላይ ነው ስትል ኩርሲይስ ቦታ ላይ አይደለም? መህድያ ደግሞ ኩርሲ የአላህ መቀመጫ ነው። ኦኬ አልሐምዱሊላህ፣ አኻችን ሐቢባችን መስጂድ ወጀሌ ምን አለ? አርሽ ማለት ከሰማይ በላይ ያለው ሲሆን ኩርሲ ደግሞ መቀመጫ ነው። ልዩነታቸው ይሄ ነው። በቃ እኔ የሚያረካኝ መልስ አላገኘውም እስካሁን ድረስ። ትንሽ አንድ ወቅታችን ብቻ አንጀት የሚያርስ ነው የጻፈችው። አንድ ወቅታችን ነች። ድዋን አረግላት እንዴ የማትቀኑ ከሆነ እኔ ደስ ይለኛል። በቃ ጥሩ መልስ የመለሰውን እየመረጥኩ ዱዓ ማድረግ ደስ ይለኛል። እንደሌላ በቃ ለሁሉም ዱዓ አላደርግም፣ ለመላሾች ብቻ። ዲስ ኢዝ ማይ ፕሪንሲፕል ነው። ይሄ የራሴ ህግ ነው። ኖ ዋን ካን ኢንተርፌር። እሺ በቃ እንዲያው አንጀቴን የሚያርስ ጽሁፍ የጻፈችውን ልጥቀሳት እንዴ? እንግዲህ ወንዶች ተስፋ ቁረጡ። በዚህ አካሄድ ወንዶች ተስፋ እንዲቆርጡ ነው ወደ ሴቶች ያዘነበልኩት። ለምን ሴት ነው አይመለሰችው? ኦክታችን ኡሙል አቢዲን ነች። መጀመሪያ ስትጽፍ ምን አለች? ከልዩነታቸው መካከል በያዙት ፖዚሽን ነው አለች። ምን በማለት አርሽ ያለው ከኩርሲይ በላይ በመሆኑ አንዱ ልዩነት ሊያመጣ ይችላል ነው። አላህ ሱብሓነሁ ወተዓላ ይጨምርላት። አላህ ሱብሓነሁ ወተዓላ የዲኑን ፍላጎት የዲኑን ዝንባሌ ይጨምርላት። አላሁ ስብሓነሁ ወተዓላ እንዲያው ፓልቶክን ጀምረው አንብበው ሳይሆን በሚያዳምጡት ነገር ተጠቅመው ቅያማ ቀን ልክ የለሽ የሆነውን አጅር ከሚጎናጸፉት እህቶቻችን መካከል አንዷ ያደርግልን ነው። አሁን ሁላችሁም ኢንሻአላ በጥሞና ተከታተሉ፣ ወደ መልሱ እመጣለሁ። ዑለማዎች ምን አሉ? ልዩነታቸው ከተለያየ አንጻር ነው ያመጡት። አንደኛ እናንተ እንዳላችሁት መቀመጫ ምናምን በሚለው ላይ የመጣችሁ ከሆነ አልዓርሹ ሁወ ለዚ እስተዋ ዓለይህ አላሁ ዐዘ ወጀላን፣ አርሽ ብሎ ማለት አላህ ስብሓነሁ ወተዓላ የተደላደለበት ማለት ከሱ ልቅናና ከሱ ምን ጋር ከሱ ልቅናና ልዕልና በሚሄድ ጋር ነው። አልኩርስይ ግን ሁወ መውድዑ ቀደመይ ራሕማን ዐዘ ወጀል አለ አስሕ ልአቅዋሉ ፊህ። ትክክለኛ የሆነው አባባል ምንድን ነው? ኩርስይ ከተባለ ግን የአላህ ስብሓነሁ ወተዓላ እንግዲህ ቀደም ቀደም ማለት ምን ማለት ነው? ቀደም ማለት ምን ማለት ነው? የለም እንደ ይመልስ ቀደመይ ራሕማን ማለት የአላህ ስብሓነሁ ወተዓላ እግሮች የሚያርፉበት ናቸው። ግልጽ ነው አይደል እንዴ? አሁን እንግዲህ እዚህ ጋር አገላለጹ ጠቅለል ባለ መልኩ ነው። እሺ ወልዓርሹ አርሺ ላይ የመጣን ከሆነ ግን አክበር ሚነል ኩርሲይ፣ አዎ ከኩርሲይ በግዝፈቱ በጣም ከባድ ትልቅ ነው። ወዓለል ዓርሺ እስተዋ ረቡና እስቲዋአን የሊቁ ቢጀላሊሂ ወለሁ ቀዋኢም። ወደ አርሽ የመጣን ከሆነ ግን አላህ ስብሓነሁ ወተዓላ የተደላደለበትና ለሱ ቀዋኢሞች አሉት፣ መሰረቶች አሉት። መን ለዚ የሕሚሉህ መሰረቶች ካልን ተተክሎ ነው እንዴ ወይንስ የተሸከመው አካል አለ? መሰረቶች አለው ስንል ወየሕሚሉሁ ሐምለተን ሚነል መላኢከት ልዕዛም፣ ነዓም አንጋፋና ግዙፍ የሆኑት መላእክቶች የተሸከሙት ነው። አን አቢ ሰዒድ እንግዲህ ኢማሙ አልቡኻሪ እና ኢማሙ ሙስሊም በዘገቡት ሐዲስ አን አቢ ሰዒድ ረዲየላሁ አንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃለ ረሱል ዐለይሂ ሰላቱ ወሰላም ብለዋሉ አናሱ የስዓቁነ የውመ አልቂያመቲ። ይህ እንግዲህ የምጠቅስላችሁ ሐዲስ ሙተፈቅ ነው። ረዋሁ ሸይኻኒ ኢማሙ አልቡኻሪ እና ኢማሙ ሙስሊም የዘገቡት ሐዲስ ነው። ሐዲሱ ረዘም ይላል። ነጥቡ ግን ምን እንደሆነ ታውቃላችሁ? አንድ ሙስሊም ሰሓቢ አንዱን የሁድ በጥፊ ይመተዋል። የመታበት ምክንያት በምንድን ነው? የሁድዩ ምን አለ? አፍዶሉል በሸር ከሰዎች ሁሉ በላጭ የሆኑት ከሰዎች ሁሉ በላጭ የሆኑት እኮ ሙሳ ዓለይሂ ሰላቱ ወሰላም ናቸው አለ። በዚህን ሰዓት ዓለይሂ ሰላቱ የሰሓቢዩ ገደብቱ አለ፣ ተቆጣው አለ። በውስጥ የቅረ ተሰኘውና ምን አልኩኝ አለ፣ አንዴ በጥፊ መታሁት አለ። በዚህን ሰዓት እንትኑ የሁዱ ሊከስ መጣ፣ ስሞታውን እያሰማ ሰሓቢዩ በሚጠየቅበት ሰዓት ምን አለ? ይህንን ስለሰማሁ ነው አለ። በዚህን ሰዓት ረሱል ሰለላሁ ዐለይሂ ወሰለም ላ ቱፈድሉኒ ዐለል አንቢያ፣ አዎ እኔን ከአንቢያዎች አታስበልጡኝ አሉ። በማስከተል ምን አሉ? አናሱ የስዓቁነ የውመ ልቅያመቲ አያህሊኩነ የውመ ልቅያማ፣ በቅያማ ቀን እኮ የሰው ልጆች ይጠፋሉ አሉ። ፈአኩኑ አወለ መን ዩፊቁ አይ አወለ መን ዩብዓሱ። ግልጽ ነው። ከሰዎች ሁሉ በቅድሚያ ከሚቀሰቀሱት መካከል እኔ እሆንና ፈኢዛ በድንገት አሉ አነ ቢሙሳ እኔ በሙሳ ሆናለሁ አሉ አኺዙን ቢቃኢመቲን ሚን ቀዋኢም ልዓርሽ የዓርሽን ቀዋኢም መሰረቶች አንዱን ይዞ አየዋለሁ አሉ። ፈላ አድሪ አፋቀ ቀብሌ አም ጁዝያ ቢሳዕቀት ጦር፣ እኔ ምንም ማውቀው ነገር የለም ከኔ በፊት ቀድሞ ይቀስቀስ ወይንም ደግሞ ያው እኔን አልፎ እንዲቀስቀስ ይደረግ እማውቀው ነገር የለም አሉ። ግልጽ ነው። ስለዚህ ከዚህ አንጻር ቀዋኢም አለው የራሱ የሆነ ቀዋኢም አለው። ወቀድ ጃአ ፊል አሰር አነ ሰማዋት ሰብዕ ወልአራዲን አሰብዕ ቢንስበት ኢለ ልኩርሲይ ከሐልቀቲን ኡልቅየት ፊ ፈላቲ ልአርዲ። ይህ ነው ነጥብ። ያውን ዑለማዎች ምን አሉ? በግዝፈት አኳያ በትልቅነት አኳያ ያነጻጸርናቸው ከሆነ ሰባቱ ሰማይ እናም ሰባቱ ምድር ሁለቱ በአንድ ላይ ቢጣመሩ ዓለም በአጠቃላይ ከኩርስይ አንጻር አሉ ያላቸው ግዝፈት ያላቸው ትልቅነት አናሳ ከመሆኑ የተነሳ አንዲትን ቀለበት ምን አንዲትን ቀለበት ልክ በረሃ ላይ እንደተጣለች ያክል ነች አሉ። ቀለበት ኢማጂን፣ ቀለበትን እሰቧት። ያቺ ቀለበት በረሃ ላይ ብትጣል ምን ያህል ኢምንት ነች? ሰባቱ ሰማይ እና ሰባቱ ምድር ያላቸው የግዝፈት ልዩነት ከምን ጋር ሲነጻጸር? ከኩርስይ ጋር ሲመጻጸር ይህንን ይመስላል። ፈማ ባሉ በይነል ኩርስይ ወልዓርሽ። ታሪያ ይሄ እንግዲህ በሰባቱ ሰማይ እና በሰባቱ ምድር ያለው ልዩነት ነው። ታሪያ በኩርስይ እና በዓርሽ እስከተባለ ሚስለ ዛሊክ፣ ተመሳሳይ በሆነ መልኩ ኩርስይ ደግሞ በዓርሽ ላይ ያለው ግዝፈት ሲነጻጸር አንዲት ሐልቃ ማለትም አንዲት ቀለበት ልክ በረሃ ላይ የተጣለችውን ያክል ነው። ግልጽ ነው አይደለም እንዴ? ይህንን ይመስላል ነው። ስለዚህ ወአነ ፈድል ልዓርሽ ዓለ ልኩርሲ ከፈድል ልፈላቲ ዓለ ሃዚህ ልሐልቃ እንደተባለው፣ ስለዚህ ይህንን ያክል ይመስላል ያይላቸው ልዩነት ማለት ነው። ኢዘን ላ አሐደን ዩቀድር ሲዓተሁ፣ የዓርሽን ግዝፈት አንድ ሰው ሊመጥነው አይችልም። የአንድን ዓርሽ ማለት ነው አንድም ሰው ግዝፈቱ ይህንን ያክል ነው ሊል አይችልም ነው። ከማ ቃለ አላሁ ተባረከ ወተዓላ ወማ ኡቲቱም ሚን አልዕልሚ ኢላ ቀሊላ፣ ከእውቀትን ጥቂት ያክል እንጂ አልተሰጣችሁም አለ። እኛ ልንደርስበት የማንችለው ነውና ነው። ስለዚህ ያ ጀማዓ ግልጽ ነው አይደለም? አሁን ተመልሷል አልተመለሰም? ሰምራ የት ላይ አሁን እንደተነገረን አርሽ ኩርስይ ነው አልኩኝ እንዴ? ማን ነው ትልቅ? እየነገርኳችሁ ምን አልኩኝ? ትልቅነቱን ስናገር ከሰባቱ ሰማያትና ከሰባቱ ምድር አንጻር ኩርስይን ያነጻጸርን ከሆነ ኩርስይ ማለት አልኩኝ ምን ኩርስይ ማንተነ ሰባቱ ሰማይና ሰባቱ ምድር ማለት ከኩርስይ አንጻር ልክ አንዲት ቀለበት በረሃ ላይ የተጣለች ያክል ነች። ኢምንት ነች እቺ ሰባት ሰማያት እና ሰባት ምድር ከምን አንጻር? ከኩርስይ አንጻር። አሁን ያቺን ነገር ከገለጽኩ በኋላ ወደ ዓርሽና ወደ ኩርስይ መጣው። ተመሳሳይ በሆነ መልኩ ደግሞ በዓርሽና በኩርስይ መካከል ያለው ግዝፈት ልዩነት ልክ አንዲት ቀለበት በረሃ ላይ እንደተጣለች ያክል ነች። ማን ነው ገዛ ግዙፍ የሆነው በዚህ ሰዓት ላይ? ደግሞ ዓርሽ ነው። ግልጽ ነው ያ ጀማዓ። ኖ ኩርስይ አይደለም። አልሐምዱሊላ አኹና፣ እየበልጣል ያልኩት ዓርሽ ነው። ከሰባቱ ሰማይና ከሰባቱ ምድር ማን ይበልጣል ከተባልክ ኩርስይ ይበልጣል። ከኩርስይና ከዓርሽ ደግሞ ማን ይበልጣል ከተባልክ ዓርሽ ይበልጣል። አንደኛ ፖዚሽናቸውን ደግሞ ተመልከት። ፖዚሽናቸውን የፈለክ ከሆነ ቆይ እለቅልሃለሁ ማይክ። ፖዚሽናቸውን የፈለክ ከሆነ ደግሞ ከብን መስዑድ እንደተወራው በይነ ሰማኢ ወዱንያ ወለቲ ተሊሃ 500 ዓሚን፣ አዳምጡ እዚህ ጋር በመጀመሪያዋ ሰማኡ ዱንያና ተከትላ ባለችው ሰማይ ያለው ልዩነት የ500 ዓመት መንገድ ያስኬዳል አሉ። ወበይነ ኩሉ ሰማኢን 500 ዓሚን፣ ስለዚህ በእያንዳንዱ ሰማይ ጋፕ ያለው ጋፕ የ500 ዓመት መንገድ ያስኬዳል ነው። ወበይነ ሰማኢ ሳቢዓ ወልኩርሲይ፣ ነጥብ በመጨረሻው በሰባተኛው ሰማይና በኩርስይ ያለው ልዩነት ደግሞ 500 ዓሚን 500 ዓመት ያስኬዳል አሉ። ወበይነል ኩርስይ ወልማ፣ አሁን ከሰባተኛው ሰማይ በላይ ያለው ኩርስይ ነው። ከኩርስይ በላይ ያለው ደግሞ ቀጥሎ ማን ነው ከተባለ ወልማ ነው፣ ውሃ ነው። 500 ዓሚን ምን አለ 500 ዓመት አለ አሉ። ወልዓርሹ ዓርሽ ያለው ደግሞ የት ነው? ፈውቀል ማኢ፣ አዎ ከምን በላይ ነው? ከውሃው በላይ ነው። ወላሁ አላህ ስብሓነሁ ወተዓላ ደግሞ ፈውቀል ዓርሺ ላ ይኽፋ ዓለይ ሸይኡን ሚን አዕማሊኩም ረዋሁ እብኑ ኹዘይማ ፊ ተውሒድ፣ እብኑ ኹዘይማ በዘገቡት ሐዲስ ማለት ነው። አላሁ ስብሓነሁ ወተዓላ ደግሞ ከዓርሹ በላይ ነው። እናንተ የምትሰሩት ስራ ምንም አይደበቅም። በቃ እችን ነጥብ ፈልጌ ያመጣሁት ለምንድን ነው? ምናልባት በውስጥ ውዥንብር፣ አሻሚ የሆኑ ነገሮች እንዳይነሳ ነው። አሁን ያልገባችሁ ካለ ወደ ሌላ ነጥብ ከመሄዳችን በፊት እንጠይቅ፣ ወይንስ ደርሱን ከጨረስን በኋላ ይጠየቅ? አያችኋለሁ እንዴ? ፈተና እዚህ ላይ ነው የሚፈተነው። ፈተና ሲመጣ እንደዚህ ነው። አርሽ ነው የሚቀድመው ወይንስ ምንድን ነው? አርሽ ነው የሚበልጠው ወይንስ ኩርሲ ነው የሚበልጠው ሲባል፣ አዎ ፈተና ላይ እንደገና ከሰባተኛው ሰማይ ቀጥሎ ያለው ኩርሲይ ነው ወይንስ አርሽ ነው? መጀመሪያ ኩርሲይ፣ ቀጥሎ አልማ፣ ከማ በኋላ ደግሞ አርሽ፣ ከአርሽ በላይ ደግሞ አላሁ ስብሓነሁ ወተዓላ። እንሻአላ አሁን ወደ ደርሱ ልቀጥል ከተስማማችሁ። ፈዓሉን ሊማ ዩሪድ የቁሉ አላሁ ዐዘ ወጀል ፊ አያት ታሊ፣ በቀጣዩ አያ ላይ አላህ ስብሓነሁ ወተዓላ ምን ይላል? ፈዓሉን። አዎ እዚህ ጋር የሰርፍ ተማሪዎችን እንፈትሻለን። ማ ማዕና ፈዓሉን አው መልፈርቁ በይነል ፋዒል ወፈዓል? አዎ ፋዒል በሚለው የአረብኛ ቃልና ፈዓል በሚለው የአረብኛ ቃል ያለውን ልዩነት የሚገልጻለ አድራጊውና ተደራጊው ዲና አይደለም። ወይኔ ኡስታዝ መሐመድ በድር ቢኖር ያዝንባችሁ ነበር። በቃ እንደዚህ ከመለሳችሁ ወይኔ ኪሳራዬ ነው የሚለው። እኔ እኮ መጠቆም ነው ስራዬ። እኔ እንዲያው ትደፍኑታላችሁ፣ እንዲያውም አመቱን ታስቀናላችሁ ብዬ ነበር። እንዲያው ከሚቀጥለው ጀምራ ትማራለች ብዬ ነበር። ሊል ሙጣወዓ አይደል ኡስታዝ? ዞሮብና ላ ለሲገት ልሙባለጋ ነው። መስጂድ ወጀሌ ለምሳሌ ሁለቱም ትርጉማቸው እኮ አንድ ነው። ፋዒል አድራጊ ነው፣ ፈዓልም አድራጊ ነው። ግን ምንድን ነው ልዩነቱ ከተባለ ሲገቱ ሙባለጋ ግልጽ ነው። ከስረቱ ልፊዕሊ አላ እንዴ አላህ ስብሓነ ወተዓላ ብዙ ነገር አድራጊ ነው። አይዋ አያችሁ፣ ሐሰናት ዘገየች እንጂ መልሳው ነበር። መላልሶ አድራጊ በብዛት አለች፣ ግን ምን ያደርጋል ዘገየቻ። አይዋ ግልጽ ነው አይደለም እንዴ? ይሄ ሲገቱ ሙባለጋ የሚባለው ነው እንጂ በትርጉም ረገድ አንድ ናቸው። ፋዒልም ድርጊት ፈጻሚ ነው፣ ፈዓልም ድርጊት ፈጻሚ ነው። ኤኒዌይ ሲገቱ ሙባለጋ የሚለውን ለመግለጽ ነው። ፈዓሉን አላህ ስብሓነሁ ወተዓላ አድራጊ ነው። ሊማ ዩሪድ ማለት አይ ሊማ የሻ ነው፣ ለሚሻው። ሃዛ ወስፉን ሊላሂ ተዓላ፣ ይህ እንግዲህ የአላህ ስብሓነሁ ወተዓላ ወስፍ ነው። ቢአነሁ አልፈዓል ሊማ ዩሪድ፣ ወስፉ ባህሪው ምንድን ነው? አላህ ስብሓነሁ ወተዓላ የሚሻውን አድራጊ ነው። ፈኩሉ ማ አራደሁ ስብሓነሁ ወተዓላ ፈሁወ የፍዓሉሁ፣ አላህ ስብሓነሁ ወተዓላ የፈለገውን አላህ ስብሓነሁ ወተዓላ የሻውን ነገር ያደርጋል። ወላ የምነዑሁ ሚን ፊዕሊሂ ማኒዕ፣ ምንም ከልካይ ነገር አይከለክለውም። ሊአነ ለሁ ሙልኩ ሰማዋቲ ወልአርድ ወላ የምነዑሁ አሐዱን ሚን አን የፍዓለ ፊ ሙልኪሂ ማ ይሻ። ለዚህ ነው አላህ ስብሓነሁ ወተዓላ በሱ ንግስና በሱ ስልጣን ማንም ሰው ማንም አካል ሊከለክለው አይችልም። አላህ ስብሓነሁ ወተዓላ ምን አለ? ወዩድሉ ላሁ ዛሊሚና ወየፍዓሉ ላሁ ማ ይሻ፣ አላህ ስብሓነሁ ወተዓላ የሚሻውን ነገር አድራጊ ነው ነው። ከዚያም በማስከተል አላህ ስብሓነሁ ወተዓላ ምን አለ? ሀል አታከ ሐዲሱል ጅኑድ፣ ሀል አታከ አይ ሀል ወሰለከ አልኺጣብ ሁና መወጀሁን ሊረሱል ሰለላሁ ዐለይሂ ወሰለም አው ሊኩሊ መን የሲሑ አን የተጂ ኢለይህ ቢልኺጣብ። አላህ ስብሓነሁ ወተዓላ እዚህ ጋር በቀጥታ እያናገር ያለው ረሱልን ሰለላሁ ዐለይሂ ወሰለም ይሁን እንጂ መልእክቱ ግን ለሳቸው ብቻ የተገደበ ሳይሆን ማንም ለሚመለከተው ክፍል ይሆናል ማለት ነው። ሀል አታከ አይ ሀል በለገከ፣ ሀል አታከ አይ ሀል ወሰለከ፣ ደርሶሃልን ይላል። ደርሶሃል እንዴ ይላል። ምኑ ሐዲሱ አይ ኸበሩ ሓዲሱ አይ ነበኡ ወሬው ዜናው ስደርሶዋሎ ኢኖ ሓውለ ማዛ ሓውለ ልጅኑድ አልጅኑድ ጀምዑ ጁንድን ወህወ ሁና ሙብሃም ላኪነሁ ፈሰረሁ ቢቀውሊ ተባረከ ወተዓላ ፊ አያት ታሊ ግልጽ ነው። ሙብሃም ጠቅለል ባለ መልኩ የሰራዊቱ ወሬ ደርሷለን ነው። የሰራዊቱስ ዜና አንተ ዘንድ መጥቷል ወይ ነው። ሙብሃም ነው ማለት አልተብራራም፣ ግን በሚቀጥለው አያ ላይ አብራርቶታል። ምን በማለት ፊርዓውን ወሰሙድ፣ የማን ሰራዊት? ስለ ፊርዓውን ሰራዊትና ስለ ሰሙድ ህዝቦች ሰራዊት ሰምተሃል ወይ ነው። ያዕኒ ሀል አታከ ኸበረሁም ወልጀዋብ ነዓም ነው። እዚህ ጋር እስቲፍሃም እንግዲህ ተንቢህ ነው። ያው አላህ ስብሓነሁ ወተዓላ ያው በውስጥ ጥያቄን ለማጫር ነው እንጂ ሳውቆ ቀርቶ አይደለም እየጠየቀ ያለው። አታና ኸበረሁም ኸበሩም እንግዲህ የእነሱ ወሬ መጧል። ፈቀድ ቀሰ አላሁ ስብሓነሁ ወተዓላ ዓለይና ሚን ነበኢ ፊርዓውን ወነበኢ ሰሙድ ማ ፊህ ልዕብራ ሊመን ካነ ለሁ ቀልብ አው አልቃ ሰምዓ ወህወ ሸሂድ። እንግዲህ ልብ ላለው ቅንን መልእክት ለመቀበል ዝግጁና ፍቃደኛ የሆነ ሰው በሚገባው መልኩ አላህ ስብሓነሁ ወተዓላ ስለ ፊርዓውንም ማስተላለፍ የሚገባውን መልእክት አስተላልፏል። አላህ ስብሓነሁ ወተዓላ ለሰው ልጅ ይጠቅማል የሚለውን መልእክት በፊርዓውንም እንደዚሁም ደግሞ በሰሙድም ህዝቦች ዙሪያ ያለውን መልእክት አስተላልፏል ነው። እንግዲህ ወደ እነሱ ቅሳ በመግባት እንትኑን ታይሙን አንፈጀውም። በማስከተል ወደሚቀጥለው አያ እንሄድ። يقول الله عز وجل بل الذين كفروا في تكذيب بل الذين كفروا يلقس النزي يكادوا تسوج في تكذيب في تكذيب مالت من مالت نو في تكذيب مالت يا جماعة انجدي كذب يكذب تكذيبا ارلم اندي مصدر نو النزي يكادوا تسوج انجدي አስተባባዮች ናቸው ወይንም በአስተባባይነት ውስጥ ናቸው ነው አይደለም እንዴ? በአስተባባይነት ውስጥ ናቸው። ኢነ ለዚነ ከፈሩ ቢመን ቢላህ ወቢረሱሊህ ወቢመላኢከቲህ ወቢቀዳኢህ ወቀደሪህ ወሁም ለዚነ ከፈሩ ቢአርካን ልኢማን ኩለህ። አይደለም እንዴ? እነዚያ እንግዲህ ከተጠቀሱት የኢማን መሰረቶች መካከል በአንዱ የካዱት እንግዲህ በክህደት ውስጥ በስህተት ውስጥ በባጢል ውስጥ ናቸው ነው። ወላሁ አላህ ስብሓነሁ ወተዓላ እዚህ ጋር የምንጠቅሰው ምንድን ነው? አፎን ወደሚቀጥለው አያ ከመሄዴ በፊት የአንድ ነገር ትዝ ብሎኝ ነው። እሱ ምንድን ነው? ፈመሰለን ለምሳሌ መን ለም ዩእሚን ቢኑሒን አነሁ ማዛ አነሁ ረሱሉን። በሁሉም መልእክተኞች ለምሳሌ አምኖ በኑሕ መልእክተኝነት ያስተባበለ ከሆነ ወለው አመነ ቢገይሪሂ ሚን አልአንቢያኢ በሌሎች አንቢያዎችና በሌሎች ነቢያቶች እንኳን ቢያምን ፈኢነሁ ሙከዚቡን ሊገይሪሂ ሚን ሩሱል እንግዲህ ሌሎችን መልእክተኞች በሙሉ እንዳስተባበለ ነው የሚሆነው። ወደሊሉ ዓላ ዛሊክ ለዚህ ደግሞ ማስረጃው ምንድን ነው ከተባለ አላህ ስብሓነሁ ወተዓላ ሱረቱ ሹዓራ ላይ ምን ይላል? ከዘበት ቀውሙ ኑሒን አልሙርሰሊን የኑሕ ህዝቦች እኮ መልእክተኞችን አስተባበሉ ይላል። ፈበየነ አላሁ ተባረከ ወተዓላ አነ ቀውመ ኑሒን ከዘቡ ጁምለቱ ሩሱል የኑሕ ህዝቦች በአጠቃላይ መልእክተኞችን አስተባበሉ። ማዐ አነሁም ለም ዩድሪኩ ኢላ ረሱለሁም ወህወ ኑሕ ዓለይሂ ሰላቱ ወሰላም እነሱ ኑሕን ዓለይሂ ሰላቱ ወሰላም የመጀመሪያ መልእክተኛውን ብቻ እያወቁ ሳለ አላህ ስብሓነሁ ወተዓላ ግን ኑሕን አስተባበሉ ከማለት ይልቅ መልእክተኞችን አስተባበሉን ያለው። የቁሉ ላሁ ተባረከ ወተዓላ አላህ ስብሓነሁ ወተዓላ በቀጣዩ አንቀጽ ላይ ምን ይላል? ወላሁ አላህ ስብሓነሁ ወተዓላ ሚን ወራኢህም አይ ሚን ኸልፊህም አላህ ስብሓነሁ ወተዓላ ከበስተኋላቸው ምን አድርጓቸዋል? ሙሒጡን ያው አካባቸዋል ነው። ያዕኒ አነ አላህ ተዓላ ሙሒጡን ቢህም ሚን ኩል ጃኒብ በሁሉም አቅጣጫ አላህ ስብሓነሁ ወተዓላ አካባቸዋል። ላ የሹዙነ አንሁ ከሱ ማምለጥ አይችሉም። ወላ አን ዕልሚሂ ከእውቀቱ መመጥ አይችሉም። ወላ አን ሱልጣኒሂ ከበሀያልነቱ ከተቆጣጣሪነቱ ሊያመልጡ አይችሉም። ወላ አን ዒቃቢሂ ከሱም ቅጣት የማምለጥ ችሎታውም ብቃቱም የላቸውም። ወላኪነሁ ዐዘ ወጀል ቀድ የምሊ ልዛሊም ሐታ ኢዛ አኸዘሁ ለም ይፍሊትሁ። ነገር ግን አላህ ስብሓነሁ ወተዓላ ያው ለዛሊሞች ነፍሳቸውን በዳዮች ጊዜ ይሰጣቸዋል። ነገር ግን ከያዛቸው በኋላ ምንም አይነት ማምለጫ ቀዳዳ በማይኖር መልኩ ነው። በል ይላል አላህ ስብሓነሁ ወተዓላ በማስከተል በሚቀጥለው አያ ላይ ሁወ፣ እሱ እኮ ቁርአኑን መጂድ። ቁርአኑን መጂድ ማለት የተከበረ የሆነ ቁርአን ነው። ፊለውሒን መሕፉዝ ፊለውሒን መሕፉዝ ማለት በተጠበቀ ምን ውስጥ ያለ በተጠበቀ መጻፊያ ነው። መሕፉዝ እንግዲህ ለውሕ ማለት እንግዲህ አገር ቤት ይታወቃል፣ ያው መጻፊያ ሰሌዳ እንደማለት ነው። ያው በጣውላ የተሰራ ፊለውሒን መሕፉዝ አይ ማጃ ቢ ሩሱል ዓለይሂ ሰላቱ ወሰላም ቁርአኑን መጂድ አይ ዙ ዓዝመቲን ወመጂድ እጅግ በጣም የተከበረ ነው ነው። ወውሲፈ ልቁርአኑ ቢአነሁ መጂድ፣ እዚህ ጋር እንደምናየው ቁርአን የተገለጸው የተከበረ ነው በሚል ነው። ወላኪን ላ የዕኒ አነ ልመጅደ ወስፉን ልልቁርአኒ ነፍሶ ፈቀጥ፣ እንደዚያ ማለት ግን ቁርአን የተከበረ ነው ሲባል ቁርአን ብቻ የተከበረ ነው ለማለት ወይንም ደግሞ ክብሩ በቁርአን ብቻ የተገደበ ነው ለማለት ተፈልጎ አይደለም። በል ይልቅስ ሁወ ወስፉን ልልቁርአን፣ ይህ የቁርአን አገላለጽ ነው። ለቁርአን የተሰጠው እንግዲህ ዲስክሪፕሽን ነው፣ እንደዛ ነው የምንለው። ወሊመን ተሐመለ ሀዘል ቁርአን አለ እንዴ። ለቁርአን ግን ብቻ ሳይሆን ቁርአንን ለያዘም ጭምር ነው። ፈሐመለሁ ወቃመ ቢዋጅቢሂ ሚን ቲላወቲሂ ሐቀ ቲላወቲሂ። ግልጽ ነው፣ ለቁርአን ብቻ ሳይሆን ለቁርአንን ለያዘና ቁርአንን በትክክል እያነበበ ቁርአንን በትክክል በሐያቱ ለተገበረም ሰው የተሰጠው ወስፍና ዲስክሪፕሽን ነው። ምን የሚለው በል ሁወ ቁርአኑን መጂድ፣ ይልቅስ እሱ የተከበረ ቁርአን ነው ሲል ቁርአኑ ላይ ሳይሆን ከቁርአኑን በስተጀርባ ቁርአኑን የያዘ መያዝ ብቻ ማያነበበ ቲላዋ ያደረገ ያነበበን ብቻ አይደለም፣ በተግባርና በስራ ላይ እየዋለ ፈኢነሁ ሰየኩኑ ለሁሙል መጅድ ወልዕዛ ወረፍዓ። እንግዲህ ለነዚህ መሰል ሰዎች ክብሩ ልቅናውን ሁሉ የተጎናጸፉ ይሆናሉ። ፊ ለውሕ መሕፉዝ ያዕኒ ቢዛሊከ ለውሕ መሕፉዝ ዕንደ ላሂ ዐዘ ወጀል አለዚ ሁወ ኡሙ ልኪታብ አለ እንዴ። እሱ እንግዲህ የመጽሐፎች ሁሉ የሆነ ኡም ነው፣ እናት ነው። ከማ ቃለ አላሁ ተባረከ ወተዓላ፣ ልክ አላህ ስብሓነሁ ወተዓላ እንዳለው የምሑ ላሁ ማ የሻእ ወዩሰቢት ወዐንደሁ ኡሙ ልኪታብ። አላህ ስብሓነሁ ወተዓላ የሚሻውን እየሰረዘ የሚሻውን እያጸደቀ ነው። ወዐንደሁ እሱ ዘንድ ደግሞ ኡሙል ኪታብ አይ ለውሕ አልመሕፉዝ አለ። ወሀዘ ለውሕ ከተበ አላሁ ተባረከ ወተዓላ ቢሂ መቃዲረ ኩለ ሸይ። እንግዲህ አላህ ስብሓነሁ ወተዓላ በዚህ ለውሕ አልመሕፉዝ ላይ የሁሉንም መቃዲር ውሳኔ ቀዳውን ቀደሩን ጻፈ። ወሚን ጅምለቲ ማ ከተበ ቢሂ አነ ሀዘ ልቁርአን ታዲያ ከለውሕ አልመሕፉዝ ከተቀደሩት ከተጻፉት መካከል አንዱ ምንድን ነው ከተባለ ይኸው ቁርአን ነው። ሰየንዚሉ ዓላ ሙሐመድን ሰለላሁ ዓለይሂ ወሰለም ፈሁወ ፊ ለውሕን መሕፉዝ። እንግዲህ ከለውሕ አልመሕፉዝ ተነስቶ በረሱል ሰለላሁ ዓለይሂ ወሰለም ላይ ይወረዳል። ለዚህ ነው ዑለማዎች መሕፉዝ ማለት አሉ ላ የናሉሁ አሐድ አንድም ሰው አይደርስበትም። መሕፉዙን አን ተግይር ወተብዲል ከምንም ነገር መቀየር ከምንም ነገር መለዋወጥ ነፃ የሆነ ነው። ወተብዲል ወተግይር ኢነማ የኩኑ ፊል ኩቱብ ልኡኽራ መቀያየሩ መለዋወጡ ያለው በለውሐ ልመሕፉዝ ኪታብ ላይ ሳይሆን በሌላ ኪታብ ነው። ሊአነ ልኪታበተ ሚን ላህ ዐዘ ወጀል አንዋዕ አላት። ለምን? ከአላህ ስብሓነሁ ወተዓላ የሆኑት መጽሐፎች የተለያዩ ክፍሎች አሏቸው፣ ማለት የተለያዩ አይነቶች አሏቸው። እሺ ምን ምን አይነት ካላችሁ አነውዑል አወል አልኪታበቱ ፊ ለውሕ ልመሕፉዝ በለውሐ ልመሕፉዝ ላይ የሰፈሩት መልእክቶች ናቸው። ወሃዚህ ልኪታባ እነዚህ መልእክቶች ላቱበደል ወላ ቱገየር አዎ አይቀያየሩም አይለዋወጡም። ወሊሃዛ ሰማሁ አላሁ ዐዘ ወጀል አላህ ስብሓነሁ ወተዓላ ለዚህ ነው የጠራው ምን ብሎ ለውሐን መሕፉዛ ነዓም የተጠበቀው ሰሌዳ ለውሕ ብሎ ጠራው። ላ ዩምኪን አን ዩበደል አው ዩገየር ማ ፊህ። ስለዚህ በዚህ በለውሕ አልመሕፉዝ ላይ በተጠበቀው ሰሌዳ ላይ የሰፈሩት መልእክቶች ሊቀየሩ ሊለዋወጡ አይችሉም። አሳኒ ሁለተኛው የኪታብ አይነት ምንድን ነው? አልኪታበቱ ዓላ በኒ አደም አዎ በሰው ልጅ ላይ የተጻፈው ጽሑፍና መልእክት ነው። ወሁም ፊ ቡጡኒ ኡመሃቲሂም የሰው ልጅ በእናቱ ማህፀን ላይ እያለ የተጻፈው ጽሑፍ ነው። ሊአን ልኢንሳን እንደሚታወቀው ፊ በጥኒ ኡሚሂ ኢዛ ተመለው አርባዓተ አሽሁር በዓሰ አላሁ ኢለይህ መለከን መወከላ ቢል አርሓም አለም እንዴ አርበይን ሐዲስ ላይ ቀርተነዋል። ፈየንፍኹ ፊህ አሩሕ ምክንያቱም የሰው ልጅ በማህፀን ጽንሱ ነው አራት ወር ከሞላው በኋላ አላሁ ስብሓነ ወተዓላ መላይካን ይልክበትና ስንት ነገሮችን እንዲጽፍ ያዛል? አዎ እነዚያን አራት ነገሮች እንዲጽፍ ያዛል። እነሱም ቢከትቢ ሪዝቂ ወአጀሊ ወዓመሊ ወሸቂዩን አው ሰዒዱን እነዚህ ነገሮች እንዲጻፉበት ይበየናል ነው። አነውዑ ሳሊስ ሶስተኛው የኪታብ አይነት ደግሞ ኪታበቱን ሐውልየቱን ኩለ ሰነቲን በየአመቱ የምትጻፍ የሆነች አመታዊ የሆነች አንዋል የሆነችዋ ጽሑፍ ነች። ወህየ አልኪታበቱ ለቲ ተኩኑ ፊ ማዛ አይ ፊ አይ ወቅቲን ፊ ለይለት ልቀድሪ በለይለት ልቀድር የምትጻፏ ፈኢና አላህ ስብሓነሁ ወተዓላ ዩቀድር ፊ ሃዚህ ለይላ ማ የኩኑ ፊ ትልከ ሰነቲ አዎ በዚያች ሰና ወይንም በዛች አመት የሚከሰቱትን ክስቶች አላህ ስብሓነሁ ወተዓላ የሚቀድርበት ጊዜ ነው። ለዚህ ነው ሱረቱ ዱኻን ላይ እንዳለው ፊሃ አይ ፊ ሃዚህ ለይለት ልቀድር በዚች በተከበረችው ሌሊት ዩፍረቁ ኩሉ አምሪን ሐኪም አዎ እያንዳንዱ የተወሰኑ ነገሮች ሁሉ ግልጽ ተደርገው ይብራራሉ ነው። ስለዚህ እነዚህ ይሆናሉ ነው። እዚህ ጋር የሚነሳ ጥያቄ አለ። ሀል ዱዓኡ ልኢንሳኒ ዩገይር አልቀዳ ወልቀደር አለዚ ኩቲብ አማዛ ይፍዓል። ታዲያ የሰው ልጅ የሚያደርገው ዱዓ አላህ ስብሓነ ወተዓላ ሲማጸን ቀዳውንና ቀደሩን ይለያል ወይንስ አይለይም? አይ ቲንክ የኛውን አርበይን ሀዲስ በምንቀራበት ሰዓት በሰፊው የተነጋገርንበት ይመስለኛል። ምናልባት እናንተ ካልረሳችሁትና ካልዘነጋችሁት ማለት ነው። እንዲያውም ያነሳ ነው ምንድን ነው የሰው ልጅ በተጠቀሰው ሀዲስ ላይ ዝምድናን የቀጠለ ከሆነ ያው እንትኑ ዑምሩን ጠዊል ያደርግለታል ያስረዝምለታል ሲባል እንዴ አላህ ስብሓነ ወተዓላ ኦልሬዲ የከተበው አላህ ስብሓነ ወተዓላ ኦልሬዲ ቀዳና ቀደሩ ላይ ያሰፈረው ይቀያየራል ወይንስ አይቀያየርም የሚል ጥያቄ ሁሉ አስነስቶ ነበር። ወይስ የምስር አልስጣችሁ? ሰባና ሰማንያ ዘጠና ዓመትም እንኳን ኑሮ ሊሰራ የማይችለውን ስራ በዚች በተሰጠች ኸይር ያደርግለታል ሲባል ይሄ ነው። አዎ ልክ በቃ በተለያዩ ምሳሌዎች መምጣት ይቻላል። በስልሳ ዓመት ውስጥ አንድ መቶ ዓመቱ ኑሮ በዛች መቶ ዓመት ውስጥ ሊሰራው የማይችለውን ስራ አላህ ስብሓነሁ ወተዓላ ለዚህ ሰው በቃ ጊዜውን ወይንም ደግሞ ዑምሩን በረካ ያደርግለትና ተብቃቅቶ የሚሰራበት ሁኔታ ያመቻቻል ነው። በዱዓም ያየን ከሆነ ተመሳሳይ በሆነ መልኩ ዱዓ ማድረጉ ራሱ ሚን ቀዳኢ ወቀደሪ ነው። ሰበብ ያደረገው አላህ ሱብሓነሁ ወተዓላ ነው። አይደለም እንዴ? ሁላችንም እንደምናስታውሰው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰርያ አይደለም እንዴ? አንድ ሰርያ ማለት አንድ ጀማዓ ወይንም ደግሞ አንድ እንግዲህ ጭፍራን ወደ አንድ ቦታ በመልእክተኝነት መልኩ በሚልኳቸው ሰዓት ምን ተከሰተ? መንገድ ላይ ረጅም ጉዞ ከመጓዛቸው የተነሳ እንግዶች ናቸውና ሰፋሪዎችን በመንገድ ላይ የሚያልፉበትን ቀያ ውስጥ ያርፉና አሳርፉን፣ እንግዶች ነንና አስተናግዱን ይሏቸዋል። ሐዲሱ ረጅም ነው፣ ሁላችሁም እንደምታውቁት። እነዚህ ቀይ ሰዎች ደግሞ አናስተናግድም፣ ለማስተናገድ አንችልም ብሎ ከርደድ ያለ ምላሽ ይመልሳሉ። ሰሃባዎች በቃ አዝነው ተክዘው አዝነውና ተክዘው በቃ ብለው ከነበሩበት ቀይ ሊያርፉባት ካሰቡባት አካባቢና ሰፈር ርቀው ቁጭ ባሉበት ሰዓት አላህ ይቀድርባቸውና የዚያች አካባቢ የዚያች ቀየ ሰዎች መካከል አሚራቸው ሰይዳቸው በምን ይነደፋል? አዎ ንባ እባብ ትነድፈውና ኸላስ ጤንነቱን ትነሳዋለች። እሱ የእሱን ጤንነት ለመመለስ ያልፈነቀሉት ድንጋይ የለም። በሁሉም አቅጣጫ ጥረታቸውን አጧፉት፣ ሊሳካ አልቻለም። ከመካከላቸው አንዱ ምን አለ? እስኪ እነዚያን ሰዎች እንግዶች ናቸው፣ ከራሳቸው እውቀት ከራሳቸው ባህል ያካፍሉን ይሆናልና ከመካከላቸው መፈወስ የሚችል ሰው ካለ እንጠይቃቸው ይላል። መጡ፣ ተጠየቁ። በሚጠየቁበት ሰዓት አንዱ ሰሐቢ በድፍረት በቃ ምን አለ? እኛ መድኃኒቱ አለን፣ ግን ለእናንተ ዝግጁ አይደለንም። ለምን? ኸላስ እኛን አስተናግዱ ብንላችሁ ኮምቢ ብላችኋል። በነፃ ልናደርግላችሁ አንችልም፣ መክፈል አለባችሁ። እንከፍላለን፣ ምንም ችግር የለም። እሺ ተባለ። ሰሃቢዩ ሰሃባዎችን አስከትሎ ሄደና አልቁርአን ሽፋኡን ሊኩሊ ዳ ነው አለ እንዴ? ቁርአን ለሁሉም በሽታ ፈውስ ነው። ይሄኛው ኢዕቲቃድን ብቻ ከውስጡ አስቀምጦ ሱረቱል ፋቲሃን ቀራበት። ሱረቱል ፋቲሃን በሚቀራበት ሰዓት እንግዲህ ሰይዳቸው፣ አለቃቸው ምንም ልክ ታስሮ የነበረው እንስሳ ሲፈታ ነፃ ሆኖ እንደሚሄደው ሁሉ እሱም ደግሞ የነበረበት በሽታ ልክ ታስሮና ተጠፍሮ እንደነበረና እንደተፈታ ያክል በቃ ጤንነቱ የተመለሰለት ሆኖ መጣ። በምን ከተባለ በዱዓ ነው። አረም እንዴ ይህ ዱዓ ታሪያ ተእሲር አለው፣ ኢፌክት አለው። በምን ላይ ከተባለ በተከተበው ክትብ ላይ ግን ሰበብ ሆኖ ተጽፏል። ይሄ በዚህ ይጠቃል፣ በዚህ ይሞታል፣ በዚህ ዱዓ ምክንያት ተደርጓል፣ ይሄ እንደዚህ ይሆናል፣ በዚህ ዱዓ ምክንያት እንደዚህ ይሆናል። ይሄ ራሱ ከቀዳና ከቀደር ሰበብ ነው እንጂ ሌላ አይደለም ነው። እንግዲህ አሁን ኢንሻአላህ ያው ደርሱ ኦልሞስት ከአንድ ሰዓት በላይ ቆይተናል። ያው በተዋዋልነው መሰረት ከአንድ ሰዓት በላይ መቆየቱ አግባብ አይደለም። እናም ኢንሻአላህ አጠር ባለ መልኩ ሱረቱል ቡሩጅ ቃላዊ ትርጓሜዋን ብቻ አሰማችሁና በተማርነው ቦታ ርዕስ ላይ እንለቅ ኢንሻአላህ። ከቃላዊ ትርጓሜ እስከ ትንታኔ ያልገባችሁና ያልተረዳችሁትን ኢንሻአላህ መጠየቅ ትችላላችሁ ነው። ሱረቱል ቡሩጅ እንግዲህ ጠቅሰናል። ሱረቱል ቡሩጅ አላህ ሱብሓነሁ ወተዓላ በዚች ሱራ የሚጀምረው በመሐላ ነው። ቃኢለን ምን እያለ? ወሰማኢ በሰማይ እምላለው፣ ዛቲል ቡሩጅ ዛቲል ቡሩጅ ማለት እንግዲህ በባለፈው እንዳየነው በከዋክብቶች ክምችት አይደለም እንዴ? በከዋክብቶች ክምችት ባለቤት በሆነችው ሰማይ እምላለሁ። ወልየውሚል መውዑድ ነዓም፣ ወልየውሚ በቀንም እምላለሁ። በየትኛው? አልመውዑድ በተቀጠረው ቀንም እምላለሁ። ወሻሂድን በመስካሪዎችም እምላለው። ኢስሙ ፋዒል ነው። ወመሽሁድ አዎ፣ በሚመሰከርባቸውም። መስካሪዎቹ ብዙ ናቸው ብለናል። መስካሪዎቹ ለምሳሌ እነማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም። መስካሪዎቹ እነማን ሊሆኑ ይችላሉ? ይህ ኡማ አለ እንዴ? ይህ ኡማ ኡመተን ወሰጣ ነው፣ መካከለኛ ኡማ ነው። ሊተኩኑ ሹሃዳአ ዐለናስ እንዳለው አለ እንዴ? በሰዎች ላይ መስካሪ ትሆኑ ዘንድ እሺ ስለዚህ መስካሪዎቹ የተለያዩ አካሎች እንደሚሆኑ ጠቀስን። ወመሽሁድ የሚመሰክርባቸውም ከሚመሰክርባቸው መካከል አንዱ ለምሳሌ አልኡመም ሳቢቃ ከኛ በስተፊት የነበሩት ኡማዎች የሚመሰክርባቸው ይህ ኡማ ደግሞ መስካሪ የሚሆንበት ሁኔታን ጠቅሰን አልፈናል። ቁቲለ ቢማዕና ሉዒነ ተረገሙ አለ እነማን አስሓቡ ልኡክዱድ አስሓቡ ልኡክዱድ እንግዲህ የጉድቧ ባለቤቶች እነማን እንደሆኑ ታሪኩን አልጠቅስም። ኦልሬዲ ላስት ዊክ ላይ ተምረን አልፈናል። ኢዝ ሁም እነሱም አናሪ ሶሪ ዘለልኩት አናሪ ያች እሳት ባለቤት ዛቲል ወቁት ዛቲል ወቁት ማለት ተቀጣጣይ የሆነችዋ ተቀጣጣይ የሆነችዋ እሳት ባለቤት የሆነች የምን ኡኽዱድ ማለት እንግዲህ የተቆፈረ ጉድብ ነው አልኩሽ እኮ አመቶ እሱን የጠየቅሽኝ እነዚያ ሪያዱ ሳሊሒን ላይ ቀርተ ነው ነበረ። ምናልባት የኖሻ አይመስለኝ ያለሽ መሰለኝ። ያን በምቀራበት ሰዓት ምንድን ነው ታሪኩ? ያው የልጁ ታሪክ የህፃኑን ታሪክ ታስታውሽ እንደሆነ እኛ ሙስሊሞች ነን በማለታቸው አረመኔው የሆነው ካፊር ሙሽሪክ ንጉስ ምንድን ነው ያዘዘው? ጉድጓድ ቆፍሩ፣ እሳትን አቀጣጥሉ። አይደለም እንዴ? ጉድጓድ ቆፍራችሁ እሳትን አቀጣጥላችሁ እምነትን ከተቀበሉ ከነበሩበት እምነት የተዉ ከሆነ ያው ከእምነት ከነበሩበት እምነት አንመለስም ያሉ ከሆነ ያው ከተቀጣጠለው እሳት ውስጥ አስገቧቸው። ወደ ነበሩበት ሽርክ እና ኩፍር የተመለሱ ከሆነ ግን ተዋቸው ነው። አይደለም እንዴ? እነሱ እንደሆኑ አንዳንድ ዑለማዎች እንዲያውም ጠቅሰዋል ብለን አልፈን ነበር ላስት ዊክ ላይ። ስለዚህ ኢዝሁም እነሱም አለይሃ በሷ ላይ ቁዑድ በተቀመጡ ጊዜ በምኗ ላይ በእሳቷ ላይ በተቀመጡ ጊዜ ወሁም እነሱ አላማ የፍዓሉነ በሚያደርጉት ነገር ላይ በነማን ቢልሙእሚኒን በምእመናን የሚያደርጉት ነገር ላይ ሽሁድ ምኑ ነው ሳለ አዎ ተገኘዎች ሻሂዶቹ ነው ሳለ መስካሪዎቹ ነው ሳለ ተመልካቾቹ ነው ሳለ ነው ሽሁድ ማለት ተመልካቾቹ ነው ሳለ በቃ ምንም እንኳን አይሰማቸውም። ወማ ነቀሙ ምን ማለት ነው? ወማ ነቀሙ ወማ ነቀሙ አይ ወማ አንከሩ ምንም የጠሉትና የተቃወሙት ነገር እኮ የለም። ለዚህ ሁሉ ቅጣት መንስኤው ምንጩ ምንድን ነው? ምንም አይደለም። ወማ ነቀሙ ምንም ምን አልጠሉም ምንም ነገር አልተቃወሙም። ሚንሁም አይ ሚነል ሙእሚኒን ከምእመናን እኮ ምንም የተቃወሙትና የጠሉት ነገር አልነበረም። ምን ቢሆን እንጂ ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ ነው። ኢላ አን ዩእሚኑ በማመናቸው እንጂ ቢላሂ በአላህ በማመናቸው እንጂ አልዓዚዝ ማለት አሸናፊና አልሐሚድ ምስጉን በሆነው አምላክ ማመናቸው እንጂ አለዚ ያ ለሁ ሙልኩ ሰማዋቲ የሰማያት እንግዲህ ንግስና ባለቤት የሆነው ወልአርዲ የምድርም ንግስና ባለቤት የሆነው ወላሁ አላህ ስብሓነሁ ወተዓላ እኮ አላ ኩል ሸይኢን ሸሂድ በሁሉም ነገር ላይ መስካሪ የሆነ አምላክ ነው። ኢነ አለዚነ ፈተኑ እነዚያ እንግዲህ የፈተኑ አይ ኢነ አለዚነ አሕረቁ በሚለውም ተርጉመነው ነበር። እነዚያ ያቃጠሉ አዎ እነዚያ በእሳት ቃጠሎ የፈተኑ እነማንን? አልሙእሚኒና ወልሙእሚናት አልሙእሚኒን ማለት ምእመናን ወንድምንና ወልሙእሚናት ምእመናን ሴትን ثመ ለም የቱቡ ከዚያም በኋላ ያልተመለሱ ፈለሁም ለነሱ እኮ አዛቡ ጀሃነም አዛቡ ጀሃነም ማለት አሳማሚ የሆነ ቅጣት አለላቸው። ወለሁም አዛቡ ልሐሪቅ አዎ ለነሱ አቃጣይ የሆነችም ቅጣት ተዘጋጅቶላቸዋል ነው። ነዑዙ ቢላህ ኢነ አለዚነ አመኑ አለ ከዚያም በማስከተል ከሃዲያኖች የሚጠብቃቸውን ቅጣት ከገለጸ በኋላ ጀነት የጀነት ሰዎች ደግሞ ያላቸው የተስፋ ቃል ምን ይመስላል? ኢነ አለዚነ አመኑ እነዚያ ያመኑት ያመኑት ብቻ አይደለም ወአሚሉ ሳሊሓት መልካምንና መልክ በጎ ምግባር ያከሉ ለሁም ለነሱ ጀናቱን ገነቶች አለላቸው። ተጅሪ የሚፈሱባቸው የሆኑ የሚፈስባት የሆኑ ምን ታህቲያ ከስሮቿ የሚፈስባት የሆኑ አልአንሃሩ ወንዞች ዛሊከ ይህ አልፈውዙል ከቢር። አልፈውዙል ከቢር ማለት ምን ማለት ነው? አልፈውዙ አልከቢር ትልቅ የሆነ ስኬታማነት ነው። ይህ እንግዲህ ዛሬ የተማርነው ነው። ኢነ በጥሻ እንግዲህ አይ ኢነ ልአኽዘ ረቢክ የጌታህ አያያዝ እንግዲህ አልአኽዙ ቢልዒቃብ ነው። አያያዝ ሲባል ከቅጣት ጋር የተያዘ ነው። ለሸዲድ እጅግ በጣም የበረታ ነው። ኢነሁ እሱ እኮ አላህ ስብሓነሁ ወተዓላ ሁወ ዩብዲኡ እሱ ነው ከምንም ነገር የሚጀመረው። ወዩዒድ ወዩዒድ ማለት ምን ማለት ነው? እንደዚሁም አላህ ስብሓነሁ ወተዓላ ከምንም ነገር አስገኝቶ መመለሱ አይሳነውም፣ ይመልሳል ነው ወዩዒድ ማለት። ወሁወ እሱ አልገፉሩ ምህረተ ብዙ ነው። ሳሒቡል መግፊራ ነው፣ የምህረት ባለቤት ነው። አልወዱድ ማለት እጅግ አፍቃሪም ነው፣ እጅግ ተፈቃሪም ነው። በሁለቱም ይተረጎማል ብንላል። ዙል ዓርሺ አይ ሳሒቡል ዓርሺ አዎ የዓርሹ ባለቤት። አልመጂድ ማለት የተላቀው የዓርሹ ባለቤት ነው ነው። እንግዲህ እዚህ ጋር ዙል ዓርሺል መጂዲ ከሆነና ዙል ዓርሺል መጂዱ ከሆነ ይለያያል። ቅድም ያልጠቀስኩትና የረሳሁት ነው። ለምን ዙል ዓርሺ እወ ሷሒቡል ዓርሽ ነው፣ ግልጽ ነው። የዙፋኑ ባለቤት እና አልመጂድ እንደዚሁም የተላቀው ነው ነው። የተላቀው ማን ነው? እዚህ ጋር ዓርሹ ሳይሆን በዚህኛው አቀራረስ ስልት አላሁ ስብሓነሁ ወተዓላ የተላቀው ነው። እዚህ ጋር በአረብኛ ምን እንደሆነ ታውቃላችሁ? ልክ ናውን እና አጀክቲቭ የሚባል ነገር አለ በእንግሊዝኛ። በአረብኛ ደግሞ ናውን እና አጀክቲቭ ሆኖ በሚመጡበት ሰዓት የሚይዙት ሐረካ፣ የሚይዙት አናባቢ ምልክት፣ የሚይዙት ቫውልስ አንድ ነው የሚሆነው። ለምሳሌ ጃአ ሙሐመዱን ጠዊሉን፣ አያችሁ እዚህ ጋር ጃአ መጣ፣ ሙሐመዱን ጠዊሉን ረጅሙ መሐመድ መጣ እንጂ ጃአ ሙሐመዱን ጠዊለን አይሆንም። ሲፋና መውሱፍ እስከሆነ ድረስ ግልጽ ነው አባባል አይደለም። ሲፋና መውሱፍ ናውኑና አጀክቲቭ እስከመጣ ድረስ። አሁንም ደግሞ ተመሳሳይ በሆነ መልኩ ዙል ዓርሺ መርፉዕ ነው፣ አልመጂዱ መርፉዕ ነው። ሁለቱ ይመሳሰላል ነው። ግን ዙል ዓርሺል መጂዲ በሚለው ከተቀራ ደግሞ ያው ማዕናው ይቀየራል ነው። ለምን መጂድ የሚሆነው ሲፈቱን ሊል ዓርሽ ሊሆን ይገባል በዛን ሰዓት። ኤኒዌይ እሱን እንተወና ወደሚቀጥለው አያነት ፈዓሉን ሊማ ዩሪድ። መጂድ ማለት የተላቀ ማለት ነው፣ የተከበረ የተላቀ ማለት ነው። መህድያ ሀል አታከ አይ ሀል ወሰለከ ደርሶሃልን ሐዲሱ ልጅኑድ አይ ኸበሩ ወነበኡ ልጅኑድ የሰራዊቱ ወሬ የሰራዊቶች ዜና ደርሰዋልን ነው። በል ለዚነ ከፈሩ ይልቅስ እነዚያ የካሉት ፊ ተክዚብ በአስተባባይነት ውስጥ ናቸው። ወላሁ አላህ ስብሓነሁ ወተዓላ ደግሞ ሚን ወራኢህም አይ ሚን ኸልፊህም ከበስተጀርባቸው ሙሒጡን ምንድን ነው ያው አካቧቸዋል፣ በሱ ቁጥጥር ስር ናቸው ነው። በል እሱ ሁወ እሱ ማለት ነው ቁርአኑን መጂድ እጅግ በጣም የተከበረ ቁርአን ነው። እንግዲህ ለይሰ ቢሞጀረድ ቁርአን ብቻ ላይ ሳይሆን መን ተሐመለ ልቁርአን ወተላ ቲላወተህ ወአመለ ቢዋጅቢህ ነው። እነዚህ ነገሮች ሁሉ ያጠቃለሉት ሁሉ ይገባሉ ነው። ፊ ለውሒን መሕፉዝ መሕፉዝ ማለት የተጠበቀ ነው። ለውሕ ማለት ደግሞ መጻፊያ ሰሌዳ ነው። ስለዚህ እሱም በመጻፊያው በተጠበቀው ሰሌዳ ውስጥ ነው ነው አይደለ እንዴ? በተጠበቀው መጻፊያ ሰሌዳ ውስጥ ሰፍሯል ነው። አክተፊ ቢሃዘል ቀድር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሓቢሂ አጅመዒን።